طيب، بسم الله، الحمد لله، والصلاة والسلام على رسول الله وعلى آله وأصحابه ومن اتبع هداه، وبعد. طيب، في سلاوة عقيدة الرازيين، ويندم عقيدة أبي حاتم وأبي زرعة الرازي. طب على لك يا الإمام أبي حاتم منا، يا أبو الإمام أبو زرعة عقيدة من الناس دمو تقرأ لا علماء وشن بيجي بوثاونا بيجي زمنو عقيدة شو من هون وندعين ياتشو دي عندنا بر أمناتنا الناس من أمنات داري من اللي هنا يتناقروا بيت أدر علينا رسالة ميزجبو عبد الرحمن بن أبي حاتم. عبد الرحمن كنيو أبو محمد. عبد الرحمن بن أبي حاتم يا أبو حاتم لجنو عندنا يوم كميزة كولتو كميزة قباتو عندنا يوم عادتنا. طيب، شي رسالة اللالكائي شرح أصول اعتقاد أهل السنة والجماعة التسنيو كتاب لي أبو القاسم اللالكائي الطابري زقبوتا ليلو كما يموت زقبوتا يتوقع كتاب أبي حاتم. طيب، قال عبد الرحمن بن أبي حاتم به لن. سألت أبي وأبا زرعة أباتين النا أبا زرعة أنت يكوى تشوالا أباتو منو أبو حاتم. أبو حاتم سمو محمد بن إدريس. محمد بن إدريس لك إمام الشافعي تسمي مثلا محمد بن إدريس ابن منذر الحنظلي. بلا، محمد بن إدريس ابن منذر الحنظلي ولتمتو سبع سبعتين عمت هجرة لين موتا. أبا زرعة دمو سمو عبيد الله ابن عبد الكريم القرشي الرازي. عبد الكريم عبيد الله ابن عبد الكريم ابن القرشي الرازي. القريشي سيهون القرشي كقريش سيهون قرشنا قريش لا يعلم. يموتوا ولد سلسة أمست ولد سلسة أرات. يموتوا ولد سلسة أرات لين أبو حاتم يموتوا ولد سبع سبعتنا ولدتم إمامك توقوا أكو إمامش نبرو أبو حاتم بتشون ولدت شيء كولدت شيء كبابي إمام زجوا لي لالو كولدت شيء كبابي ويمدا مو كولدت شيء كبابي زجابيوش زجوا لي لالو. أبو زرعة وقالن إمام أحمد بمن دم سكر ولا ثالث سدس متوشي أحاديثه كن عند حفظ وهذا الفتى يحفظ بلوم على إثنين هي اللي جالو يا تنش نبر يعني وطاس نبرة سدس متوشي يحفظ بلوم سكر ولا ثالث يعني حديثه كن المصطلح لا مصطلح لا يد سنة لا ثالث من دم يجمع زوس أثاره كم وقفاته كم مقطوعاته كم يجمع له على كل عند زينة تلعلق إمام وش نبرهم على إنه بزون تنعلو يحفظه ما لسنا. عن مذاهب أهل السنة سألتنا ميلاد في جمر أيقين عباتين النبى زرعا عن مذاهب أهل السنة سلا أهل السنة وش مذاهبك مذهب من دنو يونا يدين من مريح وين دمو مقواجه من دنو في أصول الدين بدين ما سارت لي وما أدرك يا جنوبت ملتو ما لتنو أدرك عليه العلماء علماء وشنم يا جنوبتي هنا مذهب دين مسارات لي من عندهم من دنبرة في جميع الأمصار بيا كتمه على إنه بيا جرو وما يعتقدان من ذلك كزيم نجر النص إم يمنو النزيه لتو أبو زرعة وحاتم إم يمنو النجر طيقين ألا فقال اندهالو أبو زرعة أبو حاتم مالتنا ابن أبي حاتم يا أبي حاتم ليش كابو زرعة كابو حاتم ثم رأى عند أبو تاسلا نبر أبو زرعة أبو حاتم مالتنا فقال اندهالو أدركنا العلماء في جميع الأمصار بيا كتموا مال اثنين نبروا علموتين أجين تنال حجازا لي حجاز من دل مكة مدينة طائف النزي حجاز بلال وعراقا عراق ومصر قبصنا وشام شام يبالو بتاعهم شام سوريا بتشاد لهم يوسفين هذا لهم እነሱ ምናምን አሁን እነሱን ይዛ ወየመንን የመንንም የመን ውስጥም ደግሞ የነበሩ ዑለማዎች እነሱ አካባቢ ማለት ነው። እነዚህ ፈካነ ሚን መዝሀቢህም ከመዝሀባቸው ነበረ አነ ልኢማን ቀውሉን ወአመሉን ኢማን ቀውል እና አመል። ቀውል ምንድን ነው? ንግግር ነው። ኢብን ተይሚያ እንደሚናገረው ቀውሉ ልቀልቢ ወሊሳን የቀልብና የምላስ ንግግር፣ ወአመሉ ልቀልቢ ወሊሳኒ ወልጀዋሪ ተግባር ደግሞ አመል። የቀልብ አመል አለ፣ ተግባር አለ፣ የምላስ አለ፣ የጀዋሪሕ ደግሞ አለ። የልብ ብያለሁ አይደል መጀመሪያ? የጀዋሪሕ አካላት ደግሞ አለ። ለዚህ ነው አንዳንድ ቦታ ላይ ምን ታገኛለህ? አልኢማኑ ቀውሉን ወአመሉ ወእዕቲቃድ እምነት ሲባል እምነት የሚለውን እዚህ ጋር አልጠቀሱት። ለምንድን ነው? እምነት ኢማን እንደሆነ ግልጽ ነው። ያው ቀውሉም ውስጥም ይገባል፣ የቀልብ ቀውልና አመል ውስጥም ይገባል። የቀልብ ተግባር፣ የቀልብ ተግባር የሚባለው እንደምንድን ነው? መውደድ፣ መጥላት አይደለም። እነዚህ ኸውፍ፣ ረግባ፣ ኸሽያ እነዚህ በሙሉ የቀልብ ተግባራት ናቸው። ንግግሮች ያኒ ዚክር ምናምን አይደለም፣ ተክቢያ። ተግባር ደግሞ የአካል ሲባል ሰላት፣ ሐጅ፣ ጂሃድ እነዚህ ነገሮች። የዚዱ ወየንቁስ ይጨምራል ይቀንሳል ነበረ እምነታቸው። ይጨምራል ይቀንሳል። ይህ ማለት ምን ማለት ነው? ጥሩን ነገር በሰሩ ጊዜ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ። በጥሩ ነገር ይጨምራል፣ ጥሩ ነገር ሲሰሩ ይጨምራል፣ መጥፎ ነገርን ወይም ደግሞ ወንጀልን ሲሰሩ ይቀንሳል ማለት ነው። ይሄ ሙርጂያዎችን ለሚካለፍ ንግግር ነው። ሙርጂያዎች ምን እንደነበር የሚሉት ኢማን አንድ ነገር ነው፣ የሚጨምር የሚቀንስ አይደለም ነው የሚሉት። ለምን? በቃ የልብ እምነት ብቻ ስለሆነ የልብ ተስዲቅና የቀውልም ንግግር ይህ ሻሃደታን አለ አይደለም፣ እሱ ብቻ ስለሆኑ ከዚህ በላይ የሚጨምረው ነገር አይኖርም፣ ይቀንሳልም አይሉም ነበር። ወልቁርአኑ ያው የተለያዩ አይነት ቢሆኑም ማለት ነው ሙርጂያዎች ይጨምራል ይቀንሳል ካሉ በኋላ ራሱ ሙርጂያዎች አሉ አይደለም፣ አሁን ዘመን እንዳሉ ራሳቸውን ወደ ሰለፎች የሚያስጠጉ ምን የሚሉ አመል ተግባር ከኢማንም በሙሉ ባያስወጡትም የኢማን ነው ግን ምንድን ነው የኢማን ለትክክለኝነቱ መስፈርት ወይም ደግሞ ሸርጡ ሲሐ ሳይሆን ሸርጡ ከማል ለመሟላቱ መስፈርት ነው ይላሉ። ይህ የሙርጂያዎች ንግግር ነው። ወልቁርአኑ ከላሙላሂ ገይሩ መክሉቅን ቁርአንም ደግሞ የአላህ ስብሐነሁ ወተዓላ ንግግር መሆኑ ነው። ገይሩ መክሉቅ ፍጥረት አይደለም። ቢጀሚዕ ጅሃዲሂ በሁሉም አቅጣጫዎቹ ማለት ነው። ይህ ማለት ምንድን ነው? ሰሪሕ ሱና ልጠበሪ ላይ ኪታቡ ላይ ስናይ እንደገለጸው ምን እንደብለናል በሐይሱ ቱልየ ወሐይሱ ኩቲብ በተጻፈው ቦታ በተነበበው የትም ቢተሐፈዝም በቀልቦች ውስጥ ምንድን ነው የአላህ ንግግር መሆኑን አይቀይረውም። ቢጻፍም ቢተሐፈዝም ቢነበብም ቢፈስ ዋናው ንግግሩ የማን ነው? የአላህ ስብሐነሁ ወተዓላ ነው። ስለዚህ ቁርአኑ መክሉቅ የሚሉት የመጀመሪያዎች ፍርቃዎች ምናዎች ነበሩ? ይህን ግልጽ ያረቡት ጀህሚያዎች ነበሩ። ጀህሚያዎች ነበሩ። ጠይም ወቃለ እንዲህም አሉ አቡ ዙርዓና አቡ ሐቲም ማለት ነው። ወልቀደሩ ኸይሩሁ ወሸሩሁ ሚን አላሂ ዐዘ ወጀል። ቀደርም ደግሞ ኸይሩ ጥሩም መጥፎውም ከማን ከአላህ ስብሐነሁ ወተዓላ እንደሆነ እናምናለን። ይህ ምንድን ነው? እምነት አላህ ስብሐነሁ ወተዓላ ነገራቶችን ውሳኔ ወስኖላቸዋል፣ ጽፏቸዋል አይደል? እነዛ ነገሮች ናቸው የሚከሰቱት ነው። ሸር የሆነው ከባሪያዎቹ ብቻ፣ ኸይር የሆነው ከአላህ ብቻ እንደዚህም አይባልም። ሁሉ ነገር በማን ውሳኔ ነው? በአላህ ስብሐነሁ ወተዓላ ውሳኔ ነው። ወኸይሩ ሀዚሂ ልኡመቲ ባዕደ ነቢይሃ። የዚች ኡማም ኸይሩ በላጭ ማለት ነው፣ ከነቢዩዋ በኋላ ከረሱል ዐለይሂ ሰላም በኋላ ማለት ነው። የዚች ኡማ በላጮች እነማን ናቸው? አቡበክሪን ስዲቅ፣ የመጀመሪያው አቡበክር አስዲቅ ረዲየላሁ አንሁ ነው። ثم عمر كذا عمر نو ثم عثمان كذا عثمان بن عفان نو ثم علي بن ابي طالب كذا علي بن ابي طالب وهم الخلفاء الراشدون المهديون نجم نتشو دمو الخلفاء رفع السلام متكوتشو هونوت الراشدون المهديون كناتشو من قد يتتقومون يتمروا يهونوا مالتنا وان العشرة الذين سماهم رسول الله صلى الله عليه وسلم يا الله ملك تنيا عليه الصلاة والسلام يسيمواتشو نزا اسروتشو ባልደረቦች ማለት ነው። የጀነት ናቸው ያሉት ማለት ነው። وشهد لهم بالجنة በጀነት የሚመሰከሩላቸው ونشهد على ما شهد به رسول الله صلى الله عليه وسلم የመሰከሩበት ነገር መሰከራለን ነው። وقوله حق ንግግራቸውም እውነት ነው ነው يعني ንግግራቸውም حق ነው የرسول الله صلى الله عليه وسلم ነው ونشهد على ما شهد به ሳቸው የመሰከሩበት ነገር መሰከራለን። ይሄ ማለት ምንድነው? የጀነት መሆናቸው ማለት ነው። እነዚህ አስሮቹ የጀነት መሆናቸውን መሰክራለን። ወቀውሉሁ ሐቁን የረሱል ሰለላም ንግግርም እውነት ነው ነው ይህንን እናሰክራለን። ወተራሁሙ እንዲሁም ደግሞ ተራሁም ማድረግ። አሁን እንግዲህ እነዚህ የዲን መሰረቶች እያለ ነው አይደል? እዚህ ላይ ተخلፈ ሰው ከነዛ ሰለፎች ሊሆን አይችልም ነው። ከነዛ ዑለማዎች ሊመደብ አይችልም። ከነዛ አይማዎች ሊመደብ አይችልም። ከአህሉል አثر ሊመደብ አይችልም። اسماء وصفات ليت تخلفهم هنا الذي صحابوش لاي يتخلفهم هنا معناته ان جاء عقيدتهم سيناغرو الذي قالوا زين بلند شمددوا ادل ان كنسو يهونون كنسو قال هونو اندتلينا عقيده اندتيس اهون غير اشجاري نو كلهم كتاب يصفهم هنا يتوالى امام انتنا والترحم على جميع اصحاب محمد صلى الله عليه وعلى اله وسلم كلهم يا رسول السلام ባልደረቦቹ ላይ ተራህሙ ማድረግ ነው። ራሂመሁሙላህ ረዲየላሁ ዐንሁም ማለት ነው። ወልከፉ መቆጠመም ነው ደሞ አማ ሸጀራ بينهم በመካከላቸው በተፈጠረው ነገር ላይ መቆጠም ነው። እዛውስ ከመውራት ማለት ነው። በመካከላቸው የተፈጠረ ፍትና አለ አይደለም? ፊአቱን ባግያና ያዲ ፊአለ ንሱን ተንተባብለዋል። ከዛ በኋላ ግን ከዛው ጭ ያለው ውስጥ ግን መግባትና ምቡራጭ ከዚ ይቆጠባሉ ነው። وقال عندهم بلوان ابا زرعنا ابا حاتم وان الله عز وجل على عرشه الله سبحانه وتعالى كعرشه بلاي عندهنا باين من خلقه كفطرتاته يتلايا يتراراقه مهونه ايه معناته معناته يتلايا كفطرتاته جا من التلالب التواحدم التدبالقم مكاكلاتهم ما الغبام ان ذي جهميهات انديملوت معناته يبفيتوچ كما وصف به نفسه في كتابه الله سبحانه وتعالى راس عند جلصبت معناته في كتابه كتاب است وعلى لسان رسوله صلى الله عليه وعلى اله وسلم ملكتني عليه الصلاه والسلام ملاسم دمه بلا كيف يا لمن انديتنته سنناق احاط بكل شيء علما بهلم نجر الله سبحانه وتعالى هلم نجر باوقاته من بلا اكاتوتال هلم نجر باوقاته اكاتوتال الله سبحانه وتعالى ليس كمثله شيء صلى وسلم من ملم وهو السميع البصير ثم دمو سامينا تملكاتي وانا جيتانا والله تبارك وتعالى الله سبحانه وتعالى دمو يرى في الاخره اخيرا لي باريوتو يملكتوتان يايوتان ويراه اهل الجنه بابصارهم الجنه سوتهم ما عينوتاتو يملكتوتان الله سبحانه وتعالى معناتنا ذكر رسول الله من دالوت انكم سترون ربكم كما ترون القمر ليله البدر ሙሉ የምትሆንበት ጨረቃ ሙሉ የምትሆንበት ሌሊት ላይ ልክ እንደምታያት لا تضامون في رؤيته الله በማየት ላይ ሳትጨናነቅ ልክሷን ጨረቃዋን ስታያት ሳትጨናነቅ እንደምታይ ማንም ያያል አይደል? ከቤቱ ይወጣ በሙሉ ያያል። እንደዛ እንደምትመለከቱት ሁሉ الله سبحانه وتعالى ምትመለከቱታላችሁ እንደሰላሉት ማለት ነው። ويسمعون كلامه የጀነት ሰዎች ማለት ነው ንግግሩን እንደሚሰሙ ቂያማ ላይ ማለት ነው። كيف شاء وكما شاء كيف شاء እንደፈለገው وكما شاء بقى بفلقه هنيتا اندفلقه ارجو بتشا يسموت الله سبحانه وتعالى معناته الله سبحانه وتعالى كلام قال له نغغر قال له عدل يعني يسموت الله معتزلهات منهم جهميات رؤيا انكار يرغو نبر عدل رؤيا انكار يرغو نبر اهونم اشاعره يثبتال يبالا انجي حقيقه يثبتو من دنم يلوت يلب يتا نم يلوت ويم دمو زياده في العلم نم يلوت وقت لا سلا الله الله وقتن يجمر لها منا من نم يلوت مكياتوس كاياهوما ተሁይሉ አለ ካያሁ አላህ ምስተዓን ይሄ የተብራራ ነገር ነው ወይ ወስጥ ይደርስ ላይ ምንም ስለ ተብራራ ጠልቆ መግባት አይፈልግም አላማውም ደሞ ምንድነው አሳጥሮ ማየት ስለሆነ እነዚህ ያቂታዎች ወልጀነቱ ወናሩ እሳትና ጀነትና እሳትም ደሞ ሐቁን እውነት ናቸው ጀነትና እሳት እውነት ናቸው አለ ነው ያኒ ለማስፈራሪያ ምናምን የተተረከ ተረካ ሳይሆን ምንድነው ጀነትና እሳት አለ አሁን ግዜ እየወጡ ነው በየቲቪው ላይ ግማሹ ዳዒነኝ ይላል ግማሹ እንደነኝ ተፈላሳፊ ነኝ ይላል ጀነሳትም ይባል ነገር የለም ማንንም አይገባም እሳትን ምናምን ነገር እነዚህ ካህል ያላቸው ማለት ነው አላህ ንስተዓን وهما مخلوقتان እነዚህ ጀነትና እሳት ማለት ነው وهما የሚለው ደነሱ ነው مخلوقتان የተፈጠሩ ናቸው لا تفنيان ابدا ተፈጠሩ አለ ያኒ ተፈጠሩ አሉ ነው ገና የሚፈጠሩ አይደሉም تفطروا ناتشو لا تفنياني ابدا ماشيم اي طفهم فالجنه ثواب لاوليائه جنه لله سبحانه وتعالى وداجوت ምን ዳ ነው والنار عقاب لأهل معصيته እሳት ደግሞ عقاب ቅጣት ነው ለማን እሱን ላመጹ ሰዎች ማለት ነው إلا من رحم ያዘነለት ይቀር ያዘነለትን አላህ ሳይቀጣ ምን ያደርጋል ኩፍር እስካልገባ ሽርክ እስካልገባ ድረስ ምን ያደርጋል ጀነትን ያስገባዋል والصراط حق صراطም ምንድነው حق ነው صراطንም ኢንካር የሚያደርጉ ነበር صراط من دنا علامه جهنم يتزرق من قد ما ادلم بتام قچن يونا انا دمو كلالي بندالو ايه من دنا من طقوچ منا انذي مبلو والصراط حق سيبال سلا صراط يمطا نجر حديثوش منا منالو رد الناسون بمولو من دمنا نرغم من دمنا منو منافقوش محل لا يمبراتاچو اندي ميطفاباچو انذي مبلو منا منا والميزان الذي له كفتان يا ميزان دمو الذي له كفتان يا سهولت ساهن ميبالو ايه ሚዛን አሁን ሚዛን ሱቅ ውስጥ ምናምን ያለው መመዘኛ ሁለት ምን አለው ሳህን አለው አይደል ሁለት መዳፍ አለው አይደል እንደዛ ሁለት መዳፍ ያለው ሚዛንም ደግሞ ምን እንደሆነ ዩዘኑ فيه اعمال العباد የባሪያዎች ተግባራት የሚመዘኑበት የሆነው ማለት ነው حسنها وسيئها ጥሩ መጥፎ የሚመዘንበት ማለት ነው ጥሩ ከመጥፎ የሚመዘንበት ማለት ነው حقን እንደነው እውነት ነው حق ነው ይሄንንም ሙዕተዚላዎች ምን ያደርጉ ነበር እንካል ያደርጉት ነው መጃዝ ነው ይላሉ ስለዚህ ሚዛንም ደግሞ እንዳለ አላህ Subhanahu Wa Ta'ala ባሪያዎቹን ከጥሩ ስራቸው ከመጥፎ ስራቸው እንደ ሚመዝንላቸው እናምናለን ለማን ነው ግን ለሙስሊሞች ካፊሮችስ ሚዛን ይላቸው ምን ይላል አላህ Subhanahu Wa Ta'ala ወላ ንቂሙ ለሁ የውም القيامه وزنا حتى ጥሩ ስራ ከመጥፎ ስራ ብቻ ሳይሆን ሌላ ሚዛን አለ ባሪያው ራሱ ሚመዘንበት ምን አለ ሚዛን አለ አይደል وقال እንዲህም ብለዋል والحوض المكرم به يا والحوض حوض بدنه يا كوري نجر من عند حيق وين من كوري نجر ما ادري رفع السلام اتسطعچو هنا ماءه اشد بياضا من اللبن قالوا له كوتت يبلط نچ هنا نو وطعمه طعامس الذ من العسل كمار يبلط لذيذ نو طافاج نو و وريحه تو دمو كمن يبلط نو كمسك يبلط ميسب نو نو ይህ የሆነው አልሙከረሙ ቢሂ ነብዩና ሰለላሁ ዐለይሂ ወሰለም ረሱል ሰላም የተከበሩበት ነብያችን የተከበሩበት የሆነው ሐውድ ማለት ነው ተሰጣቸው حق ነው ይሄ ምንድነው حق ነው እዚ ላይ አብራ ስታምን ምን ታምናለህ ሰዎች ኡማቸው ጠቅላላ ላይ ጠጣ ይወርዳል የሚመለሱ ሰዎች እንዳሉ አብራ ታምናለህ በሐዲሱ ላይ ተገልጾልሃል እንደነ እነዛ የሚመለሱ ሰዎች ስማን እንደሆኑ በዲኖቹ ላይ ረሱል ሰላም ከሄዱ በኋላ የፈጠሩትን አታውቅም የሚባሉት አይደል አዲስ ያስገኙትን አታውቅም የሚባሉት ማለት ነው ወሽፋዓቱ حق ሽፋዓ ምንድን ነው حق ነው ሽፋዓ ምንድን ነው ምልጃ ነው አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ሰላምንም ሆነ ሌሎቹንም መልእክተኞችም ሆነ ደጋግ ሰዎችን ለእሳት ሰዎች እንዲያማልዱ እንደሚፈቅድ ማለት ነው ቂያማ ላይ ለፈለገው ሰው እንዲያማልዱ እንደሚፈቅድ ይሄንና ማለት ሽፋዓን ማን ነበር እንከር የሚያደርጉ አንደኛ ሙዕተዚሎች ኢንካር ያደርጉ ሁለተኛ ኸዋሪጆች خوارجوت شفاعان انكار يرغبوا نبر مكنياتوس مخلد نو بلونو ميامنوت يعني كباد وانجل يسراسو مخلد نو ليوطا يتشلم نو كسات وان ناس من اهل التوحيد كتوحيد يهونو سوتش انغاغراچون من اهل التوحيد جبتان كشرك ويم دمو ككف ويم كالحاد سايهون كمان من اهل التوحيد كتوحيد سوتش يهونو دمو يخرجون من النار كسات اندميوطو معناتنو بالشفاعه بملجا حق ይሄ እውነት ነው ይወጣል ከተቀጡ በኋላ ተቻለ እንዲሁም ደግሞ ሳይቀጡም ደግሞ ሊገቡ ሲሉ የሚማለድላቸው አሉ ብቻ ሸፋዓ በጠቅላላው ማለት ነው ይሄን ማስቂ ያለ በደንብ ተብራርቷል وعذاب القبر يقبر قطعتهم ደግሞ حق እውነት ነው የቀብር ቁጣት እውነት ነው ومنكر ونك የቀብር ቁጣት ሲባል ማለት ነው ይሄ አካላቶቹ እስከሚጠላለፉ ይተባሉ አላለለም يعني مما طوبه منه قرات هذا لنا يا كله حق ما هو منا مجازنا انلم ما سفرانا يتدرج ويمو لقى اندزي عينت نجر يتقمطن بلن انلم معناتنا انذي معتزله منا ميلوت مندنا يعني قبره مقفركم منا ميتايح نجر يلمنا نقول لذلك يتقمطو زنبلو لما سفراريا نو انجي اونت ميكست نجر هو نو ايدلم وعذاب القبر حق لذلك اونت نو يتنجرن بمولو انامنا كاقيلاتين هي نو ومنكر ونكير حق منكر ونكير ማናቸው ቀብር üst ምንም ያረጋው የሚፈተኑ እነዚህ መላእክቶች ቀብር üst ይገባሉ አይደለም ባሪያውም እንዲቀመጥ ይደረጋል ከዛስ ይጠየቃል መረቡክ ወማ ዲኑክ ወመን ነብዩክ ተብሎ ይጠየቃል ይሄን እናምናለን ነው እነዚህ መላእክቶች እንዳሉ እናምናለን እንደዚህ እንደሚጠይቁን ወልኪራሙል ካቲቡና حق እነዛ የተከበሩ ጸሐፊዎችም ሐቅ ናቸው። ኪያሙል ካቲቡን እነማን ናቸው? ስራህን የሚመዘግቡ የሆኑ መላእክቶች አሉ፣ ለየባሪያው ተቀመጡ የሆኑ መላእክቶች አሉ፣ ስራውን ሆን ከመጥፎ የሚመዘግቡ ማለት እነዚህም ሐቅ እንደሆኑ እንደሚመዘግቡ ማለት ነው ስራህን። ወልበዕሱ በዕደ ልመውቲ ሐቁን፣ ወልበዕሱ መነሳት መቀስቀስ፣ ሚን በዕድ ልመውቲ ከሞት በኋላ ሐቁን እውነት ነው። ከሞት በኋላ መነሳት እንዳለ እናምናለን እውነት ነው ነው። ወቃለ እንዲህም አሉ አቡ ዙርዓና አቡ ሐቲም ማለት ነው። ወአህሉ ልከባኢሪ የከባኢር ሰዎችም፣ ይህ ማለት ትላልቅ ከባኢር ማለት ትላልቅ ወንጀሎችን የሰሩ ሰዎችም፣ ፊ መሺአት ላሂ ተዓላ ፊ መሺአት ላሂ አዘ ወጀለ በአላህ ስብሓነሁ ወተዓላ ምን ስር ናቸው? ፍላጎት ስር ናቸው። ከፈለገ ምን ማለት ነው ይሄ? ኢንሻአ ገፈረ ለሁም ወኢንሻአ አዘበሁም። ከፈለገ ይምራቸዋል፣ ከፈለገ ምን ያደርጋቸዋል ነው ይቀጣቸዋል። ምን እስካላመጡ ድረስ ኩፍርን እስካላመጡ፣ ኩፍር እስከገቡስ ግን ምን ምርጫ? ኢነላህ ላ የግፊሩ አንዩሽረከ ቢሂ ስላለ ምንም እድል የላቸውም የመማር ማለት ነው። ዒያዘን ቢላሂ ስብሓነሁ ወተዓላ። ወላ ኑከፍሩ አናከፍርም ደሞ ችን አናከፍርም ደሞ ምን አህለ ልቂብለቲ የቂብላችንን ሰዎች ይሄ ማለት ሙስሊሞችን ነው። በምን ግን አህለ ልቂብለቲ ኢጥላቅ ነው። ወደ ቂብላ የሰገደ በሙሉ አይከፈርም ናሉ? አይደለም። ምን አሉ? ቢዙኑቢህም በወንጀሎቻቸው አናከፍርም። ወንጀል ተሰራ ተብሎ ኸምረ ጠጣ ተብሎ ወይም ደግሞ ዚና ሰራ፣ ሰረቀ፣ አጭበረበረ፣ ለዳዕዋ የተሰበሰበን ገንዘብ መኪና ገዛበት ወይ ምናምን ተብሎ ምን አይባል? አይከፈርም። ይሄ ምን ሰርቷል? ትላልቅ ወንጀል ሰርቷል በእርግጥ። ወነኪሉ ሰራኢራሁም ኢለላህ አዘወጀል ድብቅ ወንጀሎቻቸውን አፎን ድብቅ ወንጀሎቻቸውን ሳይሆን ድብቆቻ ውስጣቸውን ማለት ነው ወደ ማን? ወደ አላህ እንትን። ስለዚህ ምንድን ነው ማለት ነው ይሄ? ይሄ ሰውዬ እኮ ኸምር ሲጠጣ እንዲህ ፈልጎ ነው፣ እንዲህ ማለት እኮ እንዲህ አድርጎ ነው ምናምን ሄደ ሄደ ልታከፍረው አትችልም። አንተ ምኑን ያለህ? ዛሂሩ አይደል? ዛሂሩ ምን ጠጥቷል? ኸምር ጠጥቷል። ሐድ የሚያስፈልገው ከሆነ ሐድ ያቆማል ቃዲው። ገብቷል? ከሌለበትስ ያው ሐድ ያቆማል። አንተ ሐድ ማቆም ማትችል ከሆነስ እንደኛ አይነት የካፊር አገሮች ወይም ደግሞ አሁን እንዳሉት አጣሁትያ በእሱ የሚተዳደሩ አይነት ከሆነስ ምን ይሆናል? በቃ ሁኔታቸውን ለአላህ ይተዋል። ወንጀለኞች ናቸው ይላል፣ ዳዕዋ ያደርግላቸዋል እንዲተውቡ ምናምን። ከዛ ውጪ ውስጣቸውን ለአላህ ነው የሚተዋው፣ ውስጣቸውን አይፈላፍ። መጥፎም የሰራ ላይ ጥሩም የሰራም ላይ ጥሩም ሲሰራ ካየው ሰውየው ምን አትልም? ውስጡ እንደዚህ ይፈልጉበት እኮ ነው። አንተ ኸይር ብር እየሰጠ ሰደቃ እየወጣ እየሸ አይ እንዲፈልጉበት እኮ ነው ምናምን አትልም። እስከ የተገለጸልህ ነገር እስከሌለ ድረስ ማለት ነው። እንዲህም ነው ለእስልምና የሚታገሉ ሙስሊሞች ህይወታቸውን የሰጡ ሙስሊሞችን ስታይ ምን ፈልጎ ነው? ስልጣን ፈልጎ ነው። ወይም ስልጣን ሲፈልግ እስካላየኸው ድረስ ማለት ነው። ካየኸው ሌላ ነገር ግን፣ ከዛ ውጪ የብዝሉ ነፍሰሁ ወደመሁ ወማለሁ ፊ ሰቢልላህ ዐዘ ወጀላል። ከዛ በኋላ አንተ ኢትሃም ልታደርገው አይገባም ነው በሌለበት ነገር። እንዲሁ ደግሞ ምናም አለ ለምን ደግሞ ለተጨማሪ ወላ ንኮፍሩ አለ ቂብላ ምናምን የሚሉትን ሙርጂዎች ዝም ብሎ ሲያቀጣጥሉ ትሰማለህ። ቢዙኑ ቢህም ወንጀሎቻቸው ተባላል። ጠይቅ ሙጃሂድ የሆነ አካል ወይም ደግሞ ሙሂድ የሆነ አካል የሆነን ጥፋት ሲጠፋ አገኘው፣ የሆነን መገደል የሌለበትን ሰው ሲገል አየኸው እንበል የሁዲ ነው ልትል ይገባል? አሁን የሚሉትም ሰማላ እንንተ የሁዲዎች ናቸው እኮ ነሷራዎች እኮ ናቸው እንትን እኮ ነው የሰራቸው አንተ ነው የምታከፍረው። ቢልሐቂቃ ኻሪጂ ማን ነው? እነዚህ ሰዎች ናቸው። ለምን ያለ ኩፍር ምን እያደረጉ የከፈሩ? ኩፍር ካለ አምጡ እና ሐክማለ በኩፍር ያኒ እና ለተረደደ አይደለም። ሐቂቃ የሆነ ኩፍር ከመጣ ሀውላ እነዚህ እንትን ናቸው ብለትን ግን አምጡ ኩፍር የሆነ ነገር ላ ቢዱኑብ የአህሊ ሱና አቂዳ ይሄ ነው። ስለዚህ ኸዋሪጅ ማን ሆነ? ረመትኒ ቢዳኢሃ ወንሰለት ይላሉ አረቦች። ያኒ በሽታው የራሷ ነው። ከዛ በኋላ አንተ ነው ያለብህ ብላ ለጥፋብህ። ሌላ ደግሞ ንግግር አለ፣ ደረበኒ ወበካ መታኝና አለቀሰ፣ ሱመ ሰበቀኒ ወሽተካ ከዛ ቀድሞኝ ሄዶ ስሞታ ቀርበ መጥቶ ያለቅሳል። ራሱ ያከፍረህና አከፈረኝ ይላል። ከዛ በኋላ እየሮጠ ሄዶ ደግሞ ይበትነዋል። አከፈሩኝ እነዚህ ከክፍሮች ናቸው። ያ አኺ እስተሒ ሚን ወጅክ አላህ ምስተሒ አላ ኩሊ ኸይርን ሲሰራ ያየሁ ሰው ምንድን ነው? በዛሂሩ ኸይር ነው። ቢድዓን ሲሰራ ያየሁ ሰው በዛሂሩ በዛው ተሐክማለ ሙሰቻለ ቢድዓ እኩል አይደለም ሁሉ ገሊዝ የሆነ ቢድዓ አለ። ለምሳሌ ፋኢሉና እንትኑ የማይለያይበት ይሆን። ለምሳሌ ቀብር አምላኪ አለ፣ የአላህ ስብሓነ ተዓላ ዕሉ ኢንካር የሚያደርግ አለ። ከዛ በታች ደግሞ የሉም ቢድዓዎች አሉ። ይህን ሁሉ ከፋፍለህ ምንት ነው ታያለህ ማለት ነው። ገብታችኋል? ወንጀልም ስታይ ወንጀልም እንደዛ ሆኖ ወንጀል ከባድ ወንጀል አለ አይደል? ቀላል ወንጀል ደግሞ አለ። ቢድዓም እንደዛው ነው። ቢድዓም እንደዛው ነው። የኩፍር ጉዳይ ራሱ ظاهር ይሆናል ግልጽ ይሆናል إقامة الحجة ما ያስፈልግ ማለት ወይም ደግሞ بيان ما ያስፈልግ መግለጽ ما ያስፈልግ حجة እንኳን ቆማል ግን بيان ما ያስፈልጋል مثل بالله عبادة لا ماغارات منا بيان ما ያስፈልጋቸው ደግሞ አሉ ምን ይሆኑ خفي ይሆኑ ድብቅ ያሉ ማለት ነው። ابن تيمية هي النقر أبرار توتان ابن القيم من دسيه. طيب ونقيم فرض الجهاد والحج يجهاد قديتها مالتنا يجهاد قديتها والحج يحجن مع أئمة المسلمين كمسلموش كمسلم ماريوشكا نقوم لنا نتقبر لنا في كل دهر وزمان بهل دهر من دنا قزينا وقت قزينا مالتنا زمان وقتهم بيهل قزينا وقت የትም መቼም ቢሆን ማለት ነው ኢላ ቂያም ሰዓን ከሙስሊም አይሞች ጋር ጂሃድና ሐጅ ነው። ስለዚህ ከሙስሊም አይሞች ጋር እናቆማለን ማለት ምን ማለት ነው? ላ ጂሃደ ኢላ ቢልኢማም ማለት ነው። ከሙስሊም አይሞች ጋር ማለት ምን ማለት ነው? የሙስሊም መሪዎች የሆኑና ኩፍር ላይ አልገቡም እንበል ይፍታል። ከዛ አንድ አገር መሪ ናቸው ለምሳሌ እኛ ለምሳሌ የበስራ ነዋሪዎች ነን እንበል በስራ ውስጥ እንኖር ነበር ያው በእነሱ ዘመን እንመለስና ማለት ነው። ከዛ ይዛ አስተዳዳሪ ይኖራል። ከዛ ሙስሊም ነው ግን የሆነ ወንጀሎች አሉበት ሙስሊም ነው። ይሄ ኩፍር ላይ ስለወጣ ጣጉት ስለሆነ አላህን ፍርድ ስለቀየረው ነው አይደለም ወሮ እነሱ ደዕና ምን ነው ስለማን ነው የምናወራው? ሙስሊም ነው ኩፍር ውስጥ አልገባ። ይሄ አካል ወንጀል ይሰራል ወይ ዚና በዚና ይታማል ንግስታት ምናምን ብዙ ጊዜ የሚታሙት የነበረው በዚህ ነው ወይ ደግሞ ገንዘቦችን ያለ حق مملات ويم دمو بخمر نجار اندزي سيارك اندزي سلارك يسويه من انلم جهاد كسو غان نوطم كسو غان من انلم حج انيدم انلم ممكنات بفيت انديت نبر ميارغوت امهون سبسبو ميوطوت ايماوش ناتشو لمن للجهاد انزا فاجر منا متلاچو سبحان الله كافيروتين يوبيتال سلازي كنسو غان من نوطابت ممكنات مندنو ينسو لك قتيبت النسعيد عقيده ولا مين يلال لك جهاده لانته من والله جهاده كسو قام تارغو جهاد لانت الله وعليه فجوره فاجرنته راسه لين سلازي يزي سويه فجوره راسه لين يتمسدره كسو يبلط اغم مصلحه كسو غابره جهاد ستوطا كافيروج اغرن تورالله يعني بحالا كذا بحالا جزيه من تقبل شلال بزو سو لي سمي شلال المسلموش اغر تسفافا يا الله حق دمو مدر لا متدادر جام ايه معناتنا اهون لا جهاد الا بالامام لو هالقيروا سنتون اللفظ عندنا نغير لفظان قيروات معناتنا እንደዚህ ያለ ነበር የሰለፎች ንግግር ላ ጂሃደ ኢላ ቢልኢማም አይደለም። ኸዋሪጆች ያኔ ወንጀል ስለሰራ ከሱ ጋር ጂሃድ ማናደርም ሐጅም ከሱ ጋር አይበቃም ዘካም ለሱ መስጠት አይበቃም ብለው ስለሚያምኑ ይሄን ነው የሚስከለፋቸው። ግን ምን ያደርግልሃል እንደዚህ ካለ በኋላ ራሃ ሆኖ እየኖረ እንደ ድንገት ኢማም ይመጣል ربما 3 4 ጥፍሱ የሚኖርበትን አገር ማለት ነው 3 4 ጥፍፍ የሚሆን አገር ይቆጣጣራል። ከዛ በኋላ መሐኪም الشرعيه ቆማል መሐኪም الشريعه يعني شريعه ይስተዳደር ዘካ ይሰበስባል ጂዚያ ይሰበስባል በቃ አገሩ በሙሉ በሰላም ይሄደ ነው በቃ ሰው አለ ነዋሪ አለ ምን አለ ምን አለ አይ እንትና እሱ እኮ خارጂ ነው ስለዚህ ከሱ ጋር ጂሃድ የለም። ايش هذا علامه ምንድነው يلف ويدور يعطل الجهاد አይደል በዚህም በዛም በዚህም በዛም ይለው ጂሃድ እንደመጣል ነው እሱ የሚፈልጋቸው ሰዎች ምን ይለባ ምን አይሉ ወደዛ ይጠሩህ ማለት ይችላል ስለዚህ እነሱ ናቸው ኢማሞች በቃ ሌላ አይደል። طيب ايش انت زنبلنا تقمد اذا غير يالله سوس اهون اكو اسنن اكو دمو جهادو ሁለተኛ جهاد الله جهادو طلبي وجهادو دفع جهادو طلب يبالو منو غزو ني زمچا متارغ يي ده متورو نغ يي بامام تدرغو بمنام بمنا جهادو دفع دمو قال من متارغ مكلاكل دفع عدو سائل يعني دمبر يلفبه سائل يونه عدو مكلاكل ይሄም ራስን ይሻላል ነው ኢማም እና ምስትራጥ ይደረግም ሌላ ነገር ነው حتى من قتل دون عرضه فهو شهيد ومن قتل دون ماله فهو شهيد ومن قتل دون دينه فهو شهيد نزيه تلاقي قدايش ناتشال دون نفسي على كل حال يدنا ابي بصير ابي بصير تاريخ يتوقع ابي بصير انا نشوف بصير الى رسول عليه السلام حديبيه صلح كارغو وهلا حديب صلح الحديبيه يتوقن على صحيح البخاري صحيح البخاري لا تاركوا له بتاع حديبيه زمتش عليه صلح ارغو ادلهم كمشركوش كان مندنو صلحو كمشركوش يمطاون لا يقبلوت ليملسوت هذا كنيا يهدوا دمو لا يملسو دنيا مكنياتوس ከኛ ከሙስሊሞች ወደ ሙሽሪኮች እንዴት ይሄዳል ነው በቃ እዛ ይቀር ላይመለስ በዚህ ማሚ ተስማሙ ከዛ ላይጠቃቁ በአንድ አመት ውስጥ ነው አንዳንዱ ሱልህ አልሁዴቢያን ዩኤን ምናምን ይላል ስንቶ في عقله شيء جن كذا من عربو غزو يعني ابي بصير متى ودرس السلام سي متى ملسوت يا بنتو مكاكن كذا من قال لي ان ذا يزوت ميهدوتن ثلاث مشريكوش قتلهم قتلاتهم انت ملسوت درس السلام كذا بحالا انت قالهن الف الاف الرسك يعني انت قبلكني انا راسي ني قدياتو يا ملطق كذا رسول السلام من عرف يعني انت بني سن ادلهم اهو يفلكون بقى يفلكوا ان يارق لققوت ተውት ማለት ነው ከዛ በመዲናና በመካ መካከል ባለ ቦታ ላይ ከተመ ከዛ ረሱል ሰለላም ወደ አቢ ቡሰይር ሰዎች ቢቀበሲር ሰዎች ቢቀላቀሉ የሚል ነገር ተናገሩ አይደል ከዛ ሰዎች ሲደርሳቸው ወደ አቢ ቡሰይር ሙስሊሞች መውጣት ያቃታቸው ነበር ወደ ሱዓድ አይደለም አይመጡት ሱልሁን አላፈረሱ ወደ ማን ሄዱት ወደ አቢ ቡሰይር መሆን ነው ሰርያ ሰራ አይደል ወታደር ይሄ ምንድነው ግሩፕ ሰራ ከዛ በኋላ ሙሽሪኮች ወአኸዘል ሙሽሪኪና يقتلهم سيجلاتو غماشون غنزمون يوسلم بس عليه السلام خارج على لوتم مكنتوس ما لا ينخرج يارغو كمان قال متورو انت خارج من مالتني تادي رسول عليه السلام لا مسلمات رسول عليه السلام قال يا سوجي ذو الخويصر اوطو اعدل فانك لم تعدل يا لاچون سوجي يا لوتم يا لكم توقال خارجوش ابات اندونا ان كسو ابرا كفايسر خارجوش ايه سوجيس ከማን ጋር እየተገበረ ያለው? ከሙሽሪኮች ላይ ነው ያንን ነገር የሰራው። በእኔ ስራ አይደለም እንጂ እሳቸውም እኔ አህድ አለኝ እኔ እንዳትነካው አላልኩም ምክንያቱም ከሱ ጋር አህድ አላረጉማ። የሱ ላይ ራሱ ይሳለ ነው። على كل حال እንደ ኸዋሪጆች ሙስሊም መሪዎች ሲኖሩ እንደነዚህ አሁን ኸዋሪጆች ማለት ነው ኸዋሪጅ አይደለም የሚሉት ሙስሊም መሪ ሲኖር ምን እንደሚሉት አይ ከሱ ጋር ጂሃዳና ምክንያቱ እሱማ እንት ነው እሱማ ቢድዓ አለበት እሱማ ወንጀል አለበት ብለው ሚታውት ናቸው እንደውም የኸዋሪጅነት ምን የሚለጠፍባቸው ስም የሚገባቸው ምክንያቱ ጂሃድን ከሱ ጋር አደረጉምና ከመሆኑ ጋር ولا نرى انائم ደሞ አለ ይቻላል ብለን ማለት ነው አንመለከተው አንናይ الخروج መውጣት على الائمه መሪዎች ላይ على الائمه ሲባል ምኖች ላይ ነው ምኖቹ ላይ ነው ሙስሊሞቹ ላይ አንዳንዱ ራፊዲ የተቃጠለ እብድ ያለ ራፊዲ ነው ያኒ ኢራቅ ላይ ነበረው ሰውዬ ተቃለ ሁሴን አልማሊኪ ምን ነበር የሚለው ቅብላቱና ከርበላ ኢል ነበር ያኒ ቅብላቱና ከርበላ ቅብላችን ቅብላችን ከርበላ ነው ያለ አንድ ሁለተኛ ነገር ያው ደሳቲር አጣዋጊት ወልከፈረቲ ወልመረዳን የሚያከመው ያኒ ከአሜሪካ ዲስቶር ነው አይደል መጥቶ ህግ መንግስት ያከመ ያለው በዛ ላይ ሙሽሪክ ነው ከርበላ ምናምን ነው የሚያመልከው ይሄንንም ወጥቶ እየተናገረው ሙስሊሞችን እየበደለ ነው ሴቶቹ ይደፈራሉ hatta ሴቶቹ ፈትዋ ሲጠይቁ ዕለማዎች ምን እስከሚሉ ድረስ ያኔ ራሴን መግደል ይፈቀድልኛል ወይ ሲደፍሩኝ እንዳይጫወቱብኝ እስከሚሉ ድረስ ይሄ የሌለ ነገር አይደል አንዳንዱ ያላ ይመስለኝ ምናምን ይላል አንተ ሌላ እንትን ያኔ ቀስር ውስጥ የሆነ ፓላስ ውስጥ ስለምትኖር እንደዚህ ነገር የሚከሰት ላይ መስለኝ ይችላል ግን አርዱ العراق ኢራቅ ላይ የነበረ ነገር ነው አይደል የነበሩ ሰዎችም የሚያወሩት ነው የሚናገሩት ነው አላምናቸውም በላንተ መፍተህ ነው فإنها لا تعمل ابصار ولكن تعمل قلوب التي في الصدور يعني ياسجهم من ايل ስለዚህ እንደዚህ በሆነበት ሁኔታ ላይ እዚህ ሰውዬ ላይ ሙስሊሞች ቃቀም ኖሯቸው አቅም ሲባል ደግሞ መቋቋም የሚችሉበት አቋም ማለት ኖሯቸው ቢወጡበት ኸዋሪጆች ሊባሉ አይችልም ምክንያቱም ማን ላይ ነው የወጡት ካፊር ላይ ነው ወላ ነራ الخروج على الائمه ሚለው አይመተ المسلمين የሙስሊም መሪዎች ላይ ነው የሙስሊም መሪዎች ሆነው ወንጀል አለባቸው ተብሎ አይወጣም ለምሳሌ ወንጀል ማለት ምንድነው ኸምረን ቀደም እንዳልኩት አላለ እሱ መሪ ነው የአላህ ህክም ነው የሚያቆመው ረሱል ኢስላም እኮ ሐዲሶቻቸው አንዳንዱ በድፉኑ ያመጣል ይስማዑ አጤ በቃ እሺ حديث ነው የምታወራው አይደለ جاء في حديث من حديث روى مسلم رحمه الله تعالى في صحيحه مالته نو عن النبي صلى الله عليه وسلم من قالوا اسمعوا عاطئ وان ولي عليك عبد حبشي يعني باري باري هنا كأم حسين نومي زقبان باري هنا حبشة باري هنا برا حبشة مالتنا إن كان أنت لا يبيه طب لين أبو تاوش لا مجدو الأطراف مجدو الأطراف مالت أجي تقوم متنا رأسه رأس زبيبة بس يالتبع لنا قريلا مسويتش اسمك من اللي هم ركبتونه خصته بك عم يورد سوى عينة دزان قوانا انت لي بيوت عمالتنا بمر من قالوا قن زالينا قرار يقودكم بكتاب الله بالله كتاب ميمراته ما أقع وفي مسند أحمد رحمه الله تعالى والطياليسي أبي داود ابن ماجر اندال لثمان ما أقام فيكم كتاب الله يا الله كتاب طيب قلنا على كل عموما بالله كتاب عموما إمي مراهنو مسلم نو قالوا الطعم ودا كفر قالوا الطعم قل من يا رجال اندال كواتشون لمسالي قديما أمراء المسلمين لا يمجيني نجر نبر لمسالي سيت زفاني ويتشين وراتشو على السودة قمتون يونا سيت زفاني ويتشين يعال الذي ميج أفرو من أمام يعون ونجلو هذا كان نسو قام زينا يساران يعني كبار ونجلو ويخ عنداني خمرنا قدين وران هي راسو لا يتقدب مدنو مع سيانو سلزي عن تاقب أهمنو اندزي سارتو هالنا قلب تشوه تعلو عتل مكناتو شريزونا ميمت أونانو أما كفرس كفرن جنوبه كفرن عبادة القبور كفتو قبتا سووشو لزاي تتقربو يا الله مدر يا الله مدر بليلا بكفر يتتعدد درج باريوش يتبدلو من يتبالو اسم عطي قولات المرجامي لتنقر نجي سلفوش منقر النبرة يسلف وش من قدر نبرة مثلكم هنا بيننا وبينكم كتب السلف سبحان الله إيش ولا نرى الخروج على الأئمة جن مسلم مريوت وانجل بس الرجزي موت أتى تعالى لا لسه من دنو خارجينه يا استعيد ما لا يتيزول لمسألة حسن ابن صالح أبي حنيفة ليلو تبلا دل الحسن ابن صالح محمد ابن حسن حسين ابن حزم ابن حزم النذي النذي هن يلو نبر سيفا يا يو نبر سيفا يا يو نبر انت زينة استهيت يلو سم تقبينت يلو مالد كسلفوش من قد هذا اللم يسلفوش عقيل هذا اللم نهي ولا القتال في الفتنة عندهم دمو فتنة علي من قادل النايم فتنة علي من قادل ميبالو من دنار النزين أنت نوش لي ما تقرأ لهم دنو؟ يتلا يا علمان هوري سايحون واسيت إياه لي منام نزين على نصانة شو مالنا؟ أزيدهم يهين ما براس ناس فلقو صريح السنة لي ملنا على نصانة شو؟ أهون ولا القتال في الفتنة فتنة لي ما قادنا لأن الملكة ميتشال البلان أن نايمنا القتال في الفتنة من مالتنا مسلموش بدنيا قدي ربما رئاسة سلطان ويم دمو غغنزب قدتي ويم يدم قدتي ينككاتشونا كذاس مغدادل سيجمرو معناه بزي لاي انساتف عند اندسو القتال في الفتنانا جهاد من يرغوا بكافرنا بمسلموش مكاكل يالا نغر مندنو ميبالو لاعلاء كلمه الله مندنو ميبالو جهاد نو ميبالو انديهم دمو بكافروشنا بمسلموش مكاكل هونو حتى لمكلاكل يمطوبهن وراريوش لمكراكر انكم بيبون من يبالو جهاد نجي من يبال فتنه يبال فتنه ميبالو مندو مسلموش كت مسلم يا مسلموش استدادر كمطا بحالا بشريعه متحكم كتجمره بحالا بارو بلانم يهون بمرف الناس مدبدب سيجمر الناس لاي بملاسم بعافم تتساتف هي انت من لا يتساتف كر فتنة. الله سبحانه وتعالى ميلا بمسلموش مكاكل ميفتر فتنة علي مالتنا حتى بمسلموش مكاكل ليكم ميفتر فتنة علي ليلوش مسلم سوستنيا جروبوش كالونا ما استكاكل يميشلو مكونا بمكاكلات من يرغل يستكاكلال هذا الله من وإن طائفتان من المؤمنين اقتتلوا كمؤمنات ولات جروبوش كتقدادلوا فأصلحوا بينهما بمكاكلات استكاكلوا هذا لك فإن بغت إحداهما على الأخرى عندنياتو لي دمبر كالفج فقاتلوا التي تبغي دمبر متالفو أنت قادلوات هذا أمر من الله هذا إسكام إيش درس حتى تفئة إلى أمر الله ودا الله تزاس ወደ አላህ ወደ አስቀመጠው ነገር እስከምትመለስና አድል እስከሚኖር ድረስ واقصد ان الله يحب المسلمين ان الله انما المؤمنون اخوه لكذا ولا ملسوا مؤمنين اخوان انذي مؤمنين ናቸው كفر است አልገቡ በካፊር በኩል አልተሰለፉ ከካፊር ጋር ሆነ ሙስሊሞችን ማልወጉ ሸሪዓንም አፍርሰው ዲሞክራሲያን ለማምጣት አይደለም የሄዱት በምን መልኩ ነው የተፈጠረው ሙስሊሞች ሁለት ይኖራሉ ለስልጣን ምን አሉ ተፎካከሩ ተጋደሉ እዚ ላይ መግባት አንናይም ለክ ابن عمر رضي الله عنه ተጋደሉ ወደ ሰይፍ ሲሉት حتى تاتوني በፊትና ላይ لا لا الجواب ما لاش حتى تاتوني اسكمت متو يدرس يزالجو لي مالنو بسيفين له لسان يعني له عينان ولسان ولت عيننا ملاس بالو سيف يزاچو اسكمت متو كافرون كمسلمو يمي نغري اي فيتنا قطياوس انجابام اما اعلاء كلمه الله اي القتال في سبيل الله سيرو الرسول عليه السلام منالو لإعلاء كلمة الله تجددت يا الله نغير غودا لا يل مارك ايه معناته يا الله نغير معناته مندنو يا الله انفرد يا الله توحيد من مارك ودا لا مارك يته هنا عندهم دمو للمسلمين لمكلاكل يتوررو المسلمين لما انصات كنسو لا يظلم يتدرك قلت انا عارف فيتنا هنا ايهننم ان نملكتهم بفيتنا لا مغادلن ما نايم انغبام نو فيتنا وسط ونسمع እንሰማለን ማለት ትዛዙን እንሰማለን ነው ወንጥይዑ ትዛዙንም እንታዘዘዋለን ለማን ሊመን والله ሊመን والله الله امرنا الله የኛን ጉዳይን ለሰጠው አስተዳዳሪ አርጎ ለሾመብን አካል ማለት ነው ولا ننزع يدا من طاعه ከመታዘዝም እጃችንን ምን አናረግም አናነሳም አንዴ በይዓ ገባናል ሙስሊም አስተዳዳሪ መጣ ከዛ ምን ገባ በይዓ ገባን አይደል? ረሱል ሰለላሁ ዐለይሂ ወሰለም ይላሉ እንደዚህ የሚያረጉ ኡማራዎች ይኖራሉ ብለው ሲናገሩ አፈናኑ አፈላኑ ናቢዙሁም ቢሰይፍ ቢሰዩፍ በሰይፎች አንጋደላቸውም አይደል? ሌላ ሪዋ አፈላኑ ቃቲሉ አንጋደላቸውም ሲሉ ምን አሉ? ላ አይ እንዳትጋደሏቸው ማ አቃሙ فيكم كتاب الله አንድ የአላህን ኪታብ ስካቆሙ ድረስ ዳ ሙስሊም ነው ይሄ ሰውዬ የአላህን ኪታብ በአላህ ኪታብ ይመጣ እንደ ተከተሉ አንድ ሁለተኛስ ማ አቃሙ فيكم الصلاه ሶላትን መካከላችሁ ስካቆሙ ድረስ የሚሰግዱ ሙስሊሞች ስቆሙ ድረስ ሌላ ቦታ ላይ ምን አሉ الا ان ترى كفرا بواحا عندكم من الله فيه برهان እስከምታዩ ድረስ ግልጽ ኩፍር ከአላህ ዘንድ ማስረጃ عندكم فيه من الله برهان ከአላህ ዘንድ ማስረጃ ያላችሁ ይሄ ነገር ኩፍር እንደሆነ ምላህ ለዋዚሞቹን ምናምን አምጥተ አይደለም ምን እንደሆነ ሰውየው በርግጥ ኩፍርን ሰርቷል ምናምን ይለ ከሆነ ይሄ ሰምዑ ጣ ይለው እስካል ሆነ ድረስ ግን የሙስሊም አስተዳዳሪስ ከሆነና በአላህ Subhanahu Ta'ala ኪታብ የመራህስ ከሆነ ድረስ ምን እንደምታረገው እጅህን ከትዛዙል አንዴ በይዓ ከገባህ በኋላ ምን አታረገ እጅህን አታወጣም ከትዛዙ ከሱ ትዛዝ አታወጣ እንዲሁም ምን አሉ ከአቂዳቸው እስካሁን ምንድነው የምናወራው አቂዳ ነው አይደል እችንም ያሳቂዳ ነቻው وان الجهاد جهادም ደሞ እንደሆነ ማضን ቀጣይነት ያለው ወቅ ሚቀጥል ማለት ነው እስከ መች ድረስ منذ بعث الله الله ከቀሰቀሰበት ጊዜ ጀምሮ ነብዩ صلى الله عليه وسلم ነብዩ عيسى السلام ከላከበት ማለት ነው ከላከበት ጊዜ ጀምሮ الى قيام الساعه ساعه እስከምትቆም ድረስ ቂያማ እስከምትቆም ድረስ ማለት ነው مع اولي الامر ك كمان كاستداريوشك يعني يفلقوا انجل بيسروا ايه نجر كاستداريوشك ايتتغبرم يبان نجر يلهون من ائمه المسلمين كمسلموش ماريوش كمسلموش ماريوش اونم لا يبطله شيء منم نجر باطل ارقوم مهن منم نجر ايه معناته من تبليغوش من يلالو ها قاتلهم الله تبليغوش كاون بحالا جهاد يلا مندنو ميلوت بجهادو فانتا منال خروج نو ايه الناس ميوطوا 3 كان منام يالو معناته ايه تعطيل لي دي شريعه الله هذا يا الله سبحانه وتعالى شريعه تعطيل ما لازم زندقان جهاد اسك قيام الساعه درس يقومان وجاهدوا في الله حق جهاده تزادنا هذول المسلمات اسكم يجرسوا درس والحج كذلك حج እንደዚህ ነው ሐጅንም ባጥል ማለት አሁን ታዲያ ምን ያሳያል حج مسلموش لا حج الا مع الامام نلال سياقوا عندنا هنا حجم كلام سيمتا جهادم كلام سيمتا والحج والجهاد نلال زي قام حجنا جهاد لا حج ك عند امام سبسو يا زكالونا مستقر حج يلا يلا سيكا يسلفوش من حج من الله معناتنا ها تدلقلنا ميوراو سلام عندنا አይማውሽ ኖሮ ሐጅም ያስደርጉስ ከሆነ ድረስ ይዘው ነው የሚሄዱት የነበረው ሰውን አልኩኝ አይደለም ወይም ደግሞ አይማውሽ ኖሮ ጋዙ ካፊሮችን ይዋጉ የሚሄዱ ከሆነ ከነሱ ጋር አብረን ምን እንላለን ወደ ጂሃድ እንሄዳለን አይማውሽ ኖሮ ግን ወደ ፊትና የሚጋደሉ ሌላ ኢማምን ለመጋደል ማለት ነው ሌላ እንደሚሄዱ ከሆነ ግን ምን አንልም አንገባም እዚህ ውስጥ አይማውሽ ኖሮ ወንጀል ስላለባቸው ኑ ወደ ጂሃድ እንሂድ ወይም ኑ ወደ ሐጅ እንሂድ ሲሉ ከናንተ ጋር ሐጅ ማድረግ ወይም ከናንተ ጋር ጂሃድ ማድረግ ምን ባጢል ነው አንልም ነው የሰለፎች መንሐጅ طيب ودفع الصدقات صدقات ሚለው እዚህ ጋር ምንድነው ዘካ ዘካንም መክፈል من السوائم سائما ምንድን ለግጦሽ የሚሰማሩ ከብቶች ምናምን ነገር አለ ከነሱ ማለት ነው ከከብቶችም ከምንም ይሆነን ዘካት ማለት ነው ለነሱ መክፈል الى اولي الامر لا استداداريوش معناته مكفل من ائمه المسلمين لما انه يكفلوا للمسلموش استداداريوش لهونه معناته لا كافر ادلم يسطو زمان مسلم استداداري زكاه ميسبسب كهونه تكفلوا الله يابقاقحل خوارجيش من يلوم نبر يابقاقام لسه يكفل كيلو نبر يهن من خالفاجو للمسلم استداداري زكاه ميسبسب كهونه درس انت رغوال سطو الله معناته زكاه سبسبو لدهاوتين انت مين معناته ونتبع نكتلالن السنه سنان ها يسوع السلام سنه ادل صحابوتاته سنه ايهن نكتلالن والجماعه منن جماعن نكتلالن الجماعه ميلو ترغو عندنا سوتش انديميلوس من ادل يونا كل ما حب ودب اللي تسبسبو تتراقمو منامن نجر من عند اينه تيشرت سرته وين دمو عند اينه امامه طمطمه تقمطه عند لا جماعه يا چبچبه يونا نجر وسط مفطرن انتن ادل جماعه جماعه منتن حق لي يا الله دين لي يتسباسبو سوتش ناتشات قال ابن مسعود ابن مسعود من يلا الجماعه ما وافق الحق حق ني غطمن ولو كنت وحدك بجان انكم بتون ይህ ማለት ተገነጣጣል አይደለም እኔም حق ላይ ነኝ حق ላይ አንድ የሚያረግህ ነገር ካለ ተውሂድ ላይ ሱና ላይ ምን ታርጋል ተሰባሰባለህ ወደዚህ እንትን እንላለን ይሄን እንከተላለን ጀማዓውን እንከተላለን ወነጅተኒቡ እንዲሁም ደግሞ ሌላ ቦታ ላይ ምን አለ አልጀማዓ ጀማዓ ማን ነው ሲባል ሁም الصحابه صحابه رسول الله صلى الله عليه وسلم ማን በርባህሪ ይገልጾ እንዴ والجماعه هم الصحابه وهم السواد العوام الى አቂዳችንን ከማን እንያዝ ሁሌም እንነሳ ጥያቄ ነው አይደል አቂዳችንን ከማን እንያዝ ከወጣቶች ነው የምንይዘው ከእንትኖች ነው የምንይዘው አቂዳችንን የምንይዘው ከማን ነው ከሰለፎች ነው ለዚህ ነው እንደዚህ ማን አንዳንድ ሰዎች እንዴት ሼክ እንትናንትን ብለው ይላል ሼክ እንትናንትን ብለው ይላል ኢብኑ ተይሚያ رحمه الله تعالى ምን መጣው በጠየቁት ጊዜ ስለ አቂዳ مسائل العقيده የአቂዳ مساله አለ لا تؤخذ عني ولا من هو اكبر مني ከኔም ሆነ ከኔ በላይ ከሆነ ሳይወሰድ ታን እንዲህ ብሏል እኮ እንትና የተባለ አይወሰድም ወላኪን ተኡኸዱ ሚነል ኪታቢ ወሱነቲ ወማ ጃአለሂ አሰለፍ ከኪታብ ከሱናና ሰለፎች የተስማሙበት ነገር ከሚወሰድ ዝም ብለ እንትና መጥተው ስለ ፈትዋ ስለጣም እና ማለት ነው ሐቅ ነው የሚታየው ገብታችሁ አላደለ ዑለማት ሆኑ ትክክለኛ ዑለሞች ሆኑ ቀድር አላችሁ አይደል ያ ቀድራቸው ግን አይሳሳቱም ወይም ደግሞ ማዕሱምናቸው የሚለውን ነገር አሲ ይሄ ደግሞ ይሄን ስትናገር አንተ ከዑለሞች ወላይ ማለት ሆነ ምን የሚል ነገር በጣም ይደብር ንግግር والله የሰለቸና የሚደብር አንተ የሰለፎች ንግግር የነገርከው ከእንትና በላይ ሆነ ነው ይላል እህ ሱብሃን እንደዛ ያልከው ሁለቴ ነው ተሰልሱል ማለት እንደ ሙዕተዚለቱ በግዳድ ተሰልሱል ምን ብለልቴ ነው لا اله الا الله እንግዲህ ابن تيميه فاصل يونيو ንግዳስ لا تؤخذ عني ولا من هو اكبر مني من ابن تيميه طال ابن تيميه سبحان الله رحم الله طيب ونجتنب ان نرقع لنا دمو الشذوذ شذوذ معناه شنو مندنو افنغطو موطات عدل لبچا تغنطلو موطات والفرقه ملايهت مغنطاطل والخلاف خلاف ملايهت مغنطاطل انديم دمو لبچا تنطلو موطات عدل راسن اندين نرقع لنا مننا منيزو جماعه ነው የምንከተለው። ይሄ አሁን ይሄ ራሱ በጣም የደከመ ንግግር የደከመ ንግግር ይነሱ ላይ ካላረክ ይነሱ አይደለም። ይሄ አሁን ከነሱ ሱብሃንአላህ። ይሄ አሁን የሆነ መጽሐፍ ሲታተም አዲስ እሱን ፕሮፋይል ፒክቸር ካረክ አንድ ጀማዓ ነው። እሱን ካላረክ አንድ ጀማዓ አይደለም። ወይም ደግሞ አንድ ቦታ ላይ የሆነ መስጂድ ውስጥ ምትቀራ ከሆነ ጧጧት አንድ ጀማዓ ነው። ጧጧት መቀራ ከሆነ አንተ ከነሱ አልቀራ የቀንደ ቀራህ ማትቆጠር እንጂ የሆነ ነገር ብታወራ መጀመሪያ ማከን እንትን እንቀራሽ لا اله الا بالله عليك الامام احمد في زمانه كان امام اهل السنه يا اهل السنه من نبر ماري نبر اطلاقا حتى طبقات الحنابلله من دارس قال امام الشافعي من دبل من ابغض احمد فهو كافر له لم دنو اندي ميلو يعني امام احمد رسول هو منام انا ادلم سوت بمولو اهل السنه هو تسمام توبتال اجماع ارغوبت يهونا النبي اجماع من اندمارغ እንደማخالፍ ስለሆነ ጠይ አና ኩሊን እንመለስ እሱ እንኳን የኔን መጅሊስ የኔን መቀመጫ መጣካላ ዳምጥክ ከ እሱ አይደለም ወይም ደግሞ የሱ ተማሪዎች ኢማም አህመድን መጅሊስ መጣ ያልጠየቀ ወይም ደግሞ ኢማም አህመድን መጣ ያልዘየረ ወይም ደግሞ ኢማም አህመድ ጋር ሄዶ ሰላም ያልተባባለ ሰው ከአህሊ ሱና አይደለም የሚል ነገር አለ ከሌለ ምንድነው ይሄ ነገር ቢድዓ ነው ይዞት ይፈጥጥ እንትና ጋር ካልተማርክ እንትና ጋር ካልተማርክ ተብሎ የሚደረገው ሸርጥ ቢድዓቱን በዓይኒሃ ቀንድ ያላት ቢድዓ ነች። እስልምና ታሪክ ላይ እንደዚህ አይነት ነገር አይታወቅም። ያኒ ከሙብተዲዎች ካልሆነ ሰለፎች ጋር እንትና መጅሊስ እንትና መጅሊስ አይደለም። የፈለገ ሰው የሱና ያኒ አንተ ተብሊጎች ጋር ሲቀመጥ ያየው ሰው ያ ከነሱ ጋር እንደዚህ ሳይሆን እኔ የምለው እኔ ጋር እኔ አንድ አስተማሪ ነኝ እኔ ጋር ካልተቀመጠ ማለት እኛ አይደለም አማና የለው በቃላቸው እኮ እንደዛ ላይ ሊሉ ይችላሉ። ዘይኒ አውጥተው ድርጊታቸው ግን ለዚህ ነው ምን የሚሉት አረቦች ሊሳኑ الحالي ابلغ من لسان المقال ሊሳኑ الحالي የሁኔታ ምላስ አለ ሁኔታ የሚናገረው የሁኔታ የሚናገረው ነገር ምላስ ከሚናገረው የበለጠ ደራሽ ነው ግልጽ ነው ምላስ እንደዚህ ነው ከመጥል ሁኔታ አይቼ በመስከር አንድ ሰው ሰከሩ የተንገዳገደ አሰከርኩም እኮ ጥቀይ ምናም ይላል አይደል ልትይዘው ስትል እንደዚህ ማለት ነው አይደል ያኛ እንደዚህ አይደለም ማለት እስቲ አንድ መካከላቸው አንድ ሐና አከታገበር ማንሽ ደማ አንቺ ከየት ነው የመጣሽው መጀመሪያ እንትን ጋር እንትና ጋር ጎንበስ ብለህ ቀራ እንትና ሩበማ አንተ እንትና የሚብለውን ሰውዬ ከሱ በፊት ተቆል ሩበማ ላትቆም ይችላል لا يضرك አይጎዳህም እንትና ናውቁ አላውቁ ምን يعني نعم فتوى ستيق لكن እንደዚህ አይነት ሰዎችም ደግሞ الله المستعان يعني ወደ እነዚህ ሰዎች ከገባን እንት ግን ምንድነው የምፈልገው ወንድሞቻችንን እና የሚከታተሉ ሰዎችን ማለት ምን ማድረግ ነው ትንሽ እንዲገነዘቡ ነገራቶችን ገብቷል አይደል ዞር ብለው እንዲያዩ يعني ምን እስጥነኝ ያለው የምን ሀል ሐቂቀተን سلفنا الصالحون እንዲህ ነበሩ እንታለለ ምን ነበር መንገዳቸው እኛ ተሐሪ ምን እናደርገው ራሳቸው ሰለፊን ያሉ ሰዎች ያሉበትን መንገድ ወይ ያሉበትን ሁኔታ ሳይሆን ማን ነው ሰለፎች ያሉበትን መንገድ ነው። እዚህ ነው ኢማም ኢብኑ ተይሚያ አስሉ በዘመኑ መጣው ምን ይሉታል አቂዳ ምናም ለመማር ምናም ሲጠይቁት ወደ ማን ያመለከታቸው የዳሪሚ ኪታብ የአረዳ አለል ጀህሚያ የነንተናን የነ ኢማም አብዱላህ ኢብኑ ኢማም አህመድ ኪታብ ወደ እነዚህ ያመለከታቸው ለምን ከፍ እንዲሉ የሰለፎችን በያዙ ድረስ ከፍ ይላሉ። አሁንስ ይኮረኩማል የሰለፎችን ጋር መሄዳችን ክቱብ ሲታሰጥ ይዝ ምንድን ነው የምትይዙ የኛን ኪታብ ካልቀረ ያኒ እዛ ጋር ሰሂህ እንትን ከተቀራ ወይ እዚህ ጋር ደግሞ ሙስነድ እንትን ከተቀራ እዛ ጋር የሆነ አቂዳ ኪታብ እሱን ካልቀራ አይሆን እንዴ ዘይ አይነት አቂዳ አይነት መንገድ የለም። የሰው ልጅ የሚሄደው የራሱ አከሄድ ካለና ጠሪቁ ግን ትክክል ከሆነ ሱና ላይ እስከሆነ ድረስ ቢድዓን እስካላገኘህበት ድረስ ያ ሰው የሰሊም ነው በሌላ ነገር በሰሪሩ እንደዚህ ፈልጎበት እንደዚህ ፈል ብለ ኢቲሃም ልታደርገው አትችልም። አወቀውም አላወቀውም ደግሞ ያ ሰውዬ አንተ ማወቀ ወይም አንተ ለማለማወቀ ሱኒ ይማረገው ምትዲም አያረገው አይደል አወቀው አላወቀው ታዲያ ይሄን ያንቺ ከመቃ ምናም እንትን መርከዝ ላይ የሶስት ወር ኮርስ አልወሰደም። ግማሹን ትምህርት ላይ እንትን ሀገር ሄዶ አልተማረም። ተምራል ከንትን የመጡ እኮ ናቸው ትምህርት። ያ اخي والله የማንም ተማሪ ሆነ የማንም ማስተማሪ ሆነ አይጠቅመው ምን ላይስ ካልሆነ ድረስ على الطريق ሱና ላይስ ካልሆነ ድረስ አንተ መታየው ምን ነው ማየት ያለ መዘኛ እንዴ ሁሌ ትልል እንዴ الكتاب والسنه بفهمي سلفي الامه በቃ ያ ነው መመዘኛ አንድ ነገር ሲናገር ሰውየው ቀን ወንድሞቻችን ስለዚህ ምን ብለዋል ሳይሆን ማለት ያለበት ሰለፎች ምን ብለዋል ስለዚህ ጉዳይ ነው عاقل كونك طالب علم كونك مقلد كونك የራስ ጉዳይ ነው عاقل كونكና طالب علم كونك ግን ምንድነው የምትለው ሰለፎች ጉዳይ ምንድነው ሀቲ ደሊል ደሊሉን አምጣ ዝም ብሎ መንጫጫት ዝም ብሎ መጣላት ዝም ብሎ ወከባ ማንሳት አንደን ሰው አላማው በሙሉ ወከባ ማንሳት ያ اخي بالله عليك አንዳንድ ሰዎችን አይታቸው ይላል ከሩቅ አይታቸው እንደዚህ ሲያወሩ እንትና እንደዚህ ሲተስኒፍ ሲያረጉ ፈተኖች እንደዚህ ነው የሚሉት በቃ የፍርቃ ምን ሆን علامه الفرق كنوف በኋላ ላይ ስትመለከታቸው ውዱስ ታረጉ አይታቸው ስትመለከት والله ሰዎችና የሰዎችን አይን መከታተል ይደብራል ግን والله ውዱን ሲያረጉ ያቸው ወይም ደግሞ የሆነች መስአለቱ ምን መስአል الفقه ደቂቃ አይደለም የሆነ سهل የሆነ ነገር አንሳ شيخ انت لا عندك ولا يا اخي ما قلت يا علامه المنام بلا دليل منام النجر ما انت مقلدات بلينا شيخ انت ناد اندسي بلا ليلا فلذي بارك الله فيك لنور ميجباو لسو ويم دمو ل يلون تا سايحون لمانو لهلينا الله سبحانه وتعالى من يلينال بلا هلا ادنا يعني نقول نور ميجباو سوتش اوقو الا اوقو انت ايغودا انت ما اوقاتشو الا اوقاتشو ايغودا ترى الناس قالت تسبسب كانت انيا نفس كالجباكو ايدلهم ميلو فيركاكو كيت اندمت على وقو النبي الله عليه سفيان الثوري رحمه الله تعالى من يقول قديما كنا نلتقي فينتفع بعضنا عن بعض يعني عنداتين كانداتين نتقم نبره دفيت والان لا ارى ذلك الا زاري قلنا يسون عليهم بس زمان من يقولوا والعزله هي السلام وفي العزله السلام عزله لي سلام الله مر سلام ينوره من درس ترقم ممكن ادرس يعني هنا وين درس اغباب ينسوا يفطروا بدعه استتوقم من سلفوچ من درس خلاقني يا ما لا تمر ما عدلم تمر من بل يعني ما وقع يلبه ما وقع يلبه لكن الذين يقربوت شرطوچنا يقربوت انتنوچ ربما دمو يسلفوچ من قال لا يهون يشلالو كل الناس سوچ نن بلاو يموغتو نو انجي انت ربما تتاهاچوم يهونال استي يشلالو بميل الله ከዛም አልፎ ሸርጥ ያወጣልህ እናንተ ከሰ እንደዚህ አይደለም ማለት መሳኢሎችም ደግሞ ሲገደቡ ወይም ደግሞ መሳኢሎች ህግ ሲሰጣቸው ከሚሰጣቸው እንትን በላይ ሊሰጣቸው ካላቸው ደረጃ በላይ ሊሰጣቸው ይገም የፊቅ መሳአላ ከሆነ እዛዛ ነው ሊገደብ ይገባው ሱናና ቢድዓ ከሆነ እዛ ላይ ነው ሊገደብ የሚገባው የኩፍር ከሆነ እዛ ላይ ነው ሊገደብ የሚገባው የኩፍርና የመን ከሆነ አንዱን ካንዱ ተቆለለ ቢድዓ ያለ ሱንተተ ስለፊቅ መሳአላን ስተ መጨፋጨፍ ምን ትለዋል كفر يالا اسنتتا ليه ايه يسلفوش منجد على النبر امنو ايهن نجر بتستنتنو بتستولو يجبال زي جاي زايون نقوم هذا صلى الله وسلم وبارك على محمد والحمد لله رب العالمين